الله صلى الله عليه وسلم. الحديث 24 عن أبي ذر رضي الله عنه عن النبي صلى الله عليه وسلم فيما روى عن الله عز وجل عنه قال: يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموه. يا عبادي كلكم ضال إلا من هديته فاستهدوني أهديكم. يا عبادي كلكم جائع إلا من أطعمته فاستطعموني أطعمكم. يا عبادي كلكم عار إلا من كسوته فاستكسوني أكسوكم. يا عبادي إنكم تقطعون بالليل والنهار وأنا أغفر الذنوب جميعا فاستغفروني أغفر لكم. يا عبادي إنكم لن تبلغوا ضري فتضروني ولن تبلغوا نفعي فتنفعوني. يا عبادي لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم ما زاد ذلك في ملكي شيئا. يا عبادي أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد ما نقص ذلك من ملكي شيئا. يا عبادي لو أن أولكم وآخركم وإنسكم وجنكم قاموا في صعيد واحد فسألوني فأعطيت كل إنسان مسألته ما نقص ذلك مما عندي إلا كما ينقص المخيط إذا دخل البحر. يا عبادي إنما هي أعمالكم أحصيها لكم ثم أوفيكم إياها فمن وجد خيرا فليحمد الله ومن وجد غير ذلك فلا يلومن إلا نفسه. رواه مسلم. جزاكم الله خيرا. تسمت شيء كهونا أستاذ مايك فري. السلام عليكم ورحمة الله وبركاته. أشي اللي جمرنا من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث 24 هيا أردت يا حديث عن أبي ذر الغفاري رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربه عز وجل أنه قال. أبي ذر باستلال لفواجيسي الله ملك تيميا كيتا اتشو سنتو باستلال لفلن كيتا اتشن اندها لن. يا عبادي إني حرمت الظلم على نفسي. باروچه هوي እኔ ظلمን በደልን በራሴ ላይ እርም አድርጌዋለሁ። ወጀዐልቱሁ በይነኩም ሙሐረማ በእናንተ መሀልም እንደዚሁ እርም አድርጌዋለሁ። ፈላ ተዛለሙ አትበዳደሉ። ያ ዒባዲ ኩልኩም ዳሉን ኢላ መን ሀደይቱ። ባሮቼ ሆይ ሁላችሁም መስመር የለቀቃችሁና የሳታችሁ ናችሁ። የማርኩት ብቻ የመራሁት ብቻ ሲቀር فاستهدوني أهديكم مراني بلوني أمراتش غلو. يا عبادي كلكم جائع إلا من أطعمته. باروچي كلاتشهم رهبتن يوشناتشو يا بالله سبجاسي كر. فاستطعموني أطعمكم مدبا بلوني أمدباتش غلو. يا عبادي كلكم عار إلا من كسوته باروچه هوي هلاچو متراقطاچو ناچو اني بچا يلبسكم سيكار تستكسوني اكسكم البسن بلوني البساچو الله يا عبادي انكم تخطئون بالليل والنهار باروچه هوي ان انت بكنم بلليتم تساسات الله وانا اغفر الذنوب جميعا اني وانجلوچن هلو مرالو فاستغفروني اغفر لكم مارن بلوني امراچو الله يا عبادي انكم لن تبلغوا ضري فتضروني باروچه هوي انين لما بدات اسباچو بتمكرون ما تقولوني ولن تبلغوا نفعي فتنفعوني لتكمني ما سباتشو بتمكروا تتكمني يا عبادي لو أن أولكم وآخركم وإنسكم وجنكم باروچه هوي مجمرا وچاچهم مجرشا وچاچهم سو وچاچهم جني وچاچهم كانوا على أتقى قلب رجل واحد منكم ان انت وسط الله نندم فرا عند عند سولب بيهون وا ما زاد ذلك في ملكي شيئا هنا قرب بنينكسنا عندك نجر ايتمر يا عبادي لو ان اولكم واخركم وانسكم وجنكم باروچه هو يمجمراوچاچون يمترشاوچاچون سوچاچون جنيوچاچون كانوا على افجر قلب رجل واحد منكم كان انت وسط اندامس اينيا سولب بيهونو انكون ما نقص ذلك من ملك شيئا ايه نجر اني زند قالو نقصنا منم ما يغود لما يكنسن يا عبادي لو ان اولكم واخركم وانسكم وجنكم باروچه هوي يمجمراوچاچوهم يمچرشاوچاچو سوچاچوهم اغاننتوچاچو قاموا في صعيد واحد فسالوني فعند ميدالاي تسرسوه كالزام بيطيقوين فعطيت كل واحد مسألته لأيان داندو يطيقون بسطو ما نقص ذلك مما عندي إيه نقر نيزن دكال لوايك النسم إلا كما ينقص المخيط إذا أدخل البحر مرفي بحر استقبطو سيوات آيام بك النسون يا حليجي يا عبادي إنما هي أعمالكم أحصيها لكم باروچي هوي ይህቺ እናንተ ሰራዎቻችሁ ናችሁ ለእናንተ በእውቀት ከበቤ በሰራም ቆጥሬ የማስረክባችሁ ثم أوفيكم إياها እሷን ነው ሞልቼ የምሰጣችሁ فمن وجد خيرا فليحمد الله ጥሩ ያገኘ አላህን ያመስግን ومن وجد غير ذلك فلا يلومن إلا نفسه ከዛ ውጭ ያገኘ ነፍሱን እንጂ ማንንም እንዳይወቅስ رواه مسلم مسلم يزدبو حديثنا بطان تلك حديثنا الله سمتوكم بيتكم ويادلغم اوكي ولا حديثنا ابراريان المدس أبي ذر الغفاري رضي الله عنه يصلى لفلن حديثنا نبياتنا عليه الصلاة والسلام منال فيما يرويه عن ربي كيف تشو سمتو يمين قرون يم يصلى لفلن حديث عند زهينة حديث من تبلو يترل حديث القدسي حديث القدسي كحديث النبوي اللي قطتا صحابو نبياتنا عليه الصلاه والسلام انديه قالو بلو يساتچون نغغر كاقربه ايهي حديث حديث النبوي سيبال اساتچو گن الله اندي ياله بلو كنغرون ويم كگيتاچو سمتون داستلالفوت يميل نغر كمتا حديثو حديث النبوي سايون حديث القدسي تبلو يتطبق ودا الله يمتگا حديث القدسي من سيامي السطوال مالتنا ناهن قطعنا الله بحديث القدسي لاي انديه بلونا عال بلو نبياتنا عليه الصلاة والسلام ينقرون ጌታችን ምን አለን ታዳ ያ ኢባዲያ ባሮቼ ሆይ አለ ያ ሐርፈል ኒዳአነች የጥሪ ፊደል ነች እናንተ የኔ ባሮች ሆይ ነው ያለው ሁላችንም የአላህ ባሪያዎች ነን ማለት ነው ከባርነት የዘለለ ሌላ ምንም ሚና የለንም ለኛ ትልቁ ሸረፋችን ትልቁ ክብራችን የጌታችን የአምላካችን የአላህ እውነተኛ ባሪያ ሆኖ መገኘት ነው ከሰይጣን ባርነት መሰል ቢጤያችንን ፍጡር ከማምለክ ከፍጡር ባርነት ተላቀን አላህን በማምለክ የሚገኝ የአላህ ባርነት ትልቅ ሸረፍና ክብር ነው ነቢያትም የተላኩበት ዓላማ إخراج العباد من عبادة العباد إلى عبادة رب العباد باريا باريون مسل فطورن كماملك تلاكو يباروش جيتا يهونون عندن الله ودى ماملكنا ودى مجزات نسألنا تنديوتون يهون سلزهم هلاتشنم يا الله باريوتشنم بسورة مريم قطر زتنا سوستلاي جيتاتشن اندتنا قرو أعوذ بالله من الشيطان الرجيم إن كل من في السماوات والأرض إلا آت الرحمن عبدا بسمعتنا بمدرين لو هلو بتقل الله يكيامك التى تنسائه አርራህማን ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ይላል በሰማይ ያሉ መላእክቶች በምድር ያሉ ጂኒዎችና ሰዎች በጠቅላላ ባሪያ ናቸው ከዚህ ባርነት መላቀቅ የሚችል አንድም ኃይል የለም ስለዚህም ጌታችን ሐዲሱል ቁድሲ ላይ ምን አለ ያ ኢባዲ እናንተ ባሮቼ ሆይ ይላል ባሮቼ ሆይ እኒ حرمت الظلم እኒ حرمت እኔ እርምን አደረኩኝ አለ በራሱ ላይ ማለት ነው ከራህመቱ የተነሳ ጌታችን አምላካችን አላህ ህግም ያወጣለት ሌላ አካል የለም ከርሱ በላይ ወይ እንደርሱ የምንለው ሌላ ኃይል ስለሌለ አላህ በራህመቱ በቸርነቱ በራሱ ላይ የደነገገው ማለት ነው ራሱ ላይ ምን አደረገ እርም አደረገ ኢኒ ሐረምቱ ዙልመ ዙልመን በደልን እርም አርጌዋለሁ አላ ነፍሲ በራሴ ላይ አለ በራሴ ላይ ባሮቼን እንዳልበደላቸው እርም አድርጌያለሁኝ ይላል ጌታችን አምላካችን አላህ ስለዚህም ወጀአልቱሁ አድርጌዋለሁ በይነኩም በእናንተ መሃል محرما يتكلكل ارم يتدرج ادرجيوال اني براسي لاي ارم انداركوت كولا بنانتم لاي اندزيو ارم نو ارم نونا فلا تظالموا اتبدادم انانتم كفيلاچو كفيلون ايبدل الى الجيتاچن املاكاچن الله جيتاچن املاكا ጌታችን አላህ በዚህ አንቀጽ ላይ እንግዲህ በራሱ ላይ ዙልምን እርም እንዳደረገ ነው የምንረዳው ከራህመቱ ብዛት የተነሳ ስለዚህም አላህ ማንንም የማይበድል ጌታ ነው ብለን በፍጹም እርግጠኝነት መናገር እንችላለን ማለት ነው በቅዱስ ቁርአኑም ላይ ስለ ራሱ ነግሮናል በሱረቱ ኒሳ ምዕራፍ 4 አንቀጽ 40 ላይ أراف أردت أنك صارب علي إن الله لا يظلم مثقال ضرة الله يبنى أني كبدت يأكل يقوم من زرفري بتهون انقوان يبنى أني كبدت يأكل آتا من يأكل أي بدل من أميله وإن تكو حسنة يضاعفها ስራው መልካም ከሆነች ለባለቤቱ እጥፍ ድርብ አድርጎ ከ10 እስከ 700 ከዛም በላይ ይከፍላል ወይቲ ሚልዱንሁ አጅራን ዓዚማ ከሱ ዘንድም ታላቅ የሆነ ምንዳን ይሰጣል ነው የሚለው ጌታችን አይበድልም አይበድልም ብቻ ሳይሆን ለዓለማት በደልንም አይፈልግም አላህ ለዓለማት በፍጹም በደልን የሚሻ አይደለም ወማ አላሁ ይሪዱ ዙልማን ሊልዓለሚን ምንለው አላህ ለዓለማት በደልን የሚሻ ጌታ አይደለም ስለዚህም ኢኒ ሐረምቱ ዙልመ ዓላ ነፍሲ በራሴ ላይ ዙልምን በደልን እርማርጌዋለሁ አለ ራሱ በራሱ ላይ ያወጣው ህግ ነው በራህመቱ በእዝነቱ ማለት ነው ይሄንን እንግዲህ ላድርገው ቢል ይችላል ማለት ነው እየቻለ ነው እንግዲህ አላህ ላድርገው ቢል እየቻለ በራሱ ላይ እርማድርጎታል ከምትሰሩት ከመልካም ስራ ሐሰናቶቻችሁ በማጉደል ያልሰራችሁትን መጥፎ ስራ በላያችሁ ላይ በመጫን ለበደላችሁ ቢል አምላካችን አላህ ማድረግ ይችላል ይህንን እየቻለ እኔ ግን እርማርጌዋለሁ ከባህሪም አይደለም ከኔ ባህሪ አንደኛው አልዓድል ፍጹም ፍትሃዊነት ጀስቲስ የኔ መገለጫ ነውና አልበደላችሁም ሐሰናታችሁንም አላጎድልም ያልሰራችሁትንም መጥፎ ስራ በእናንተ ላይ አልጭንባችሁም ይህንን ከነገረን በኋላ የሱን መልካም ባህሪ ካስተዋወቀ በኋላ ወጀዐልቱሁ በይነኩም ሙሐረማ በእናንተ መሐልም እርማረኩት እኔ ዘንድ ብቻ ሳይሆን እናንተው ለእናንተ በመሐከላችሁ በመድራዊ ቆይታችሁም ሙሐረም ነው እርማድርጌዋለሁኝ ፈላ ተዛለሙ አትበዳደሉ አለ ظلم من دنو نحن تياكيو بدل من دنو وضع شيء في غير موضعه بلا ظلم ظلم مالت عندن نجر يالبوتاو ماسكمت عندن نجر يالبوتاو ماسكمت ظلم تبلو يتر ሁለተኛው ያው ደሞ ሌላው ትርጉም التصرف في ملك الغير بلا በሌሎች ንብረትና እቃ ያለ ፍቃድና ያለ አግባብ መጠቀም ظلم يبالا ወንድማችን ቀዳወል ቀዘር ኒክኔሙ የሱ ነው ይሄንን ኒክኔምና ፓስወርድ እኔ ሃክ አድርጌው ሩም ላይ በገባበት ወንድማችንን ምን አደረኩት ዘለምኩት በደልኩት ይባላል ለምን ኒክኔሙን ያለ ፍቃዱና ያለ አግባቡ ስለተጠቀምኩበት ማለት ነው التصرف في ملك الغير سبال وضع شيء في غير موضعه مال الدمو عند النجر يماي جباو سفرا لاي ماسكمتنا مانور براسو ظلم نو انت يا الله باريا هنا جيزهن متتقم مي جبا اللهن بمذكر قران بمقرات صلاه بمسجد دعاء بمادرغنا لسوچ انديهم لاخره ليتقم يميچلن نجر بمادرغ هونو يال بالبالي نجر جيزهن بتاباكن نفسيهن مناركات በደልካት ዘለምካት ይባላል ለምን ያለ ቦታዋና ያለ ውሏ አኖርካት ዘለምክ ማለት ስለዚህም ዙልም በመሐከላችሁ እርም ነው አንደኛው ሌላኛውን ንብረቱን ያላግባብ አይጠቀም ሐቁን አይወሰድበት የሌለውን ነገር አይጫንበት አይዘልመው ወንድሙ በማለት አላህ እርም አደረገ ይሄ አንደኛው ትምህርት ጥቅስ ነው እንግዲህ ስለ ዙልም በተመለከተ ያገኘነው ትምህርት ነው ማለት ነው ወደ ቀጣዩ ደግሞ እንሂድ አሁንም ያ ዒባዲ አለ ባሮቼ ሆይ ይለናል ጌታችን አላህ ሁለተኛ ኩልኩም ዳሉን ሁላችሁም መስመር የሳታችሁ ናችሁ ይላል ከቀጥተኛው ጎዳና ያፈነገጣችሁ መስመር የሳታችሁ ናችሁ የሰው ልጅ በተፈጥሮ በራሱ ምሪትን ሊያገኝ አይችልም ማለት ነው መሪ ያስፈልገዋል ያለ መሪ ቀጥተኛውን ጎዳና በራሱ ኃይል መያዝ አይችልም ሁሉኩም ባሉ ሁላችሁም መስመር የለቀቃችሁ የተሳሳታችሁ የጠመማችሁ ናችሁ ማን ሲቀር إلا من هديته أنا يمرهت سيكار إلى القفاتش الله يالني مريت يالني ما ساوكنا يالني اقزا براس تنساشنت قنون قدانا ማንም ሊያገኘው አይችልም መስመር ለቃቸዋል እኔ የመራሁት ብቻ ሲቀር እንግዲያውስ ብቻኛው መሪ አንተ ከሆንክ ፈስተህዱኒ ምራኝ በሉኝ አለ ጌታችን ሆይ ሂዳያውን ለግሰን ብላችሁ ጠይቁኝ ለምኑኝ በሉኝ አህዲኩም እመራችኋለሁ አለ ሂዳየቱ ልበያን ወልኢርሻድም ይሁን ሂዳየቱ ተውፊቅ ወልኢልሃም ሁለቱንም አይነት ሂዳያዎች እኔ እመራችኋለሁ የሐቅን መንገድ ከባጢሉ ለይተህና አብጠርጥረህ አሳየንም ካላችሁኝ ባወረድኩት ቁርአን በላኳቸው ነቢያቶች በየጊዜው በማስነሳቸው ዑለማዎችና ዱዓቶች አማካኝነት ሐቅን ከባጢል ለይቼ አብራራላችኋለሁ ወይም በሰጣኋችሁ አእምሮና እንደዚሁም በተቀመጠላችሁ ልቦና ሐቅን ከባጢል ለይታችሁ ማወቅ እንድትችሉ አግዛችኋለሁ አለ ይሄ ሂዳየቱል በያን ወልኢርሻድ ይባላል ከዛም ቀጠላችሁ ደግሞ በቅኑ ጎዳና ላይ ጽናት እንዲኖራችሁና ያወቃችሁትን የሐቅ ነገር እንድትተገብሩትም ከሆነ ሂዳየቱ ተውፊቅ ወልኢልሃምንም ቢሆን እኔው በልባችሁ ላይ አስቀምጥና አግዛችኋለሁ እኔን ብቻ ምራኝ በሉኝ አህዲኩም እመራችኋለሁ አለ ስለዚህም ከዚህ ከሁለተኛው ምን ተማረን ሂዳያ አላህ ካልመራ በስተቀር ማንም በራሱ ኃይል ሊመራ አይችልም ይሄኛውን እናገኛለን ማለት ነው ስለዚህም ጌታችን በቅዱስ ቃሉ ማን يهዲህ الله فهو المهتدي አላህ የመራው እርሱ ነው በርግጥ የተመራ ሶስተኛው ላይ ቀጠለና ጌታችን ምን አለ ያ ዒባዲ ባሮቼ ሆይ አለና ሁን ኩልኩም ዓሪን ይቅርታ ኩልኩም ጃኢዑን ሁላችሁም ረሃብተኞች ናችሁ አለ ስታርቲንግ ፍሮም ቢል ጌትስ ሀብታም ብለው መሀከለኛ ኑሮ የሚኖር ድሃ አንደኛ ዓለም ውስጥ አሉ የሚባሉ ካንትሪዎች የሚሆኑ ወይም ደግሞ ሶስተኛ ዓለም ሁላችሁም ነው ያለው አላህ ሁላችሁም ጃኢዑን ረሃብተኛ ናችሁ ኢላ ሲቀር መን አጥዓምቱሁ የመገብኩት ያበላሁት ሲቀር አለ ፈስተጥዒሙኒ ስለዚህ መግበን በሉኝ አብላን ብላችሁ ጠይቁኝ ወጥዒምኩም እመግባችኋለሁና ሲሳያችንን ኃላፊነት የወሰደው ጌታችን አላህ ነው ከፈጠረን በኋላ ለኑሯችሁ ለሲሳያችሁ ራሳችሁን ቻሉ አላለንም እኔ ነኝ ኃላፊነቱን የወሰድኩት ብሏል በሱረቱ ዛሪያት ምዕራፍ 51 ቁጥር 56 እስከ 58 وَمَا خَلَقْتُ الْجِنَّ وَالْإِنْسَ إِلَّا لِيَعْبُدُونَ ሰዎችንም ይሁን አጋንንቶችን እኔ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለና በህይወት ለመኖር እኔ ለማምለክ እንዲያግዛችሁ ደግሞ ሲሳይ የሚያስፈልግ ከሆነ مَا أُرِيدُ مِنْهُمْ مِنْ رِزْقِ ከእነሱ ሲሳይን እኔ አልሻም وما اريد ان يدعمون عندي مغبونيم አልፈልግም ان الله هو الرزاق ذو القوه المتين الله راسه سيساين سچي يبرتو هايل بالبيت نوننا اديونني حلافنتون وچي يمسطاچو يلال سوره الانعام قطر 14 ላይ በድጋሚ ነግሮናል قل أغير الله أتخذ وليا فاطر السماوات والأرض الله سمعتنا يا مدر فطاري هونو سال أني كسوج ليلان ردات ليلان جيتا أملك إيزال لهن دي وهو يطعم ولا يطعم أرسو فترتات يمي مقب لراسو قم يمي مقب هونو سال جيتا اتشن أملك اتشن الله يمقبال ራሱ ግን ምን አይሆንም አይመገብም ስለዚህ አምላካችን እኔ ያበላኋችሁ ስትቀሩ እናንተ ረሃብተኞች ናችሁ ይላል ይሄን ሐቂቃ እንግዲህ ትንሽ ከቁርአን አንቀጽ ማየት አለብን እኛ ነን ራሳችንን ችለን የምንበላው ረሃብተኞች አይደለንም ለሚሉ ሰዎች የምግባችን ምንጭ የሆኑት ከየት እንደመጣ ሱረቱል ዋቂዓ ከቁጥር 58 እስከ 74 ነግሮናል። ማየቱ ግድ ስለሆነ እንመልከተው ትምህርት እንዲሆነ። ሱረቱል ዋቂዓ ከ56 እንጀምር። ከ56 እስከ 74 የመጀመሪያው ላይ ፈጣሪ አምላካችን አላህ እሱ መኖሩን ሲገልጽልን 57ኛው አንቀጽ ላይ ነህኑ ኸለቅናኩም እኛ ፈጠረናችኋል አለ። እኔ ነኝ የፈጠርኳችሁ። ፈለውላ ቱሰድቁን አታምኑም አታረጋግጡም ማለት ባታዩኝም ስናገር ባትሰሙኝም እኔ ፈጣሪያችሁ እንደሆንኩኝ አታምኑም ወይ አታረጋግጡም ወይ? ያ ከሆነ አለ ቀጠለና አፈራአይቱም ማቱምኑን እንግዲያውስ የምታፈሱትን አያችሁ አለ። ከሚስቶቻችሁ ጋር ስትገናኙ የዘር ፍሬ ማህፀኗ ውስጥ በመርጨት ውሃ ብቻ እንደምታፈሱ ታውቃላችሁ ወይ? ከዚህ ውጪ ሌላ ምንም ሚና የላችሁም። ራሳችሁን ከማርካትና ከማስደሰት የዘለለ ሌላ ድርሻ የላችሁም። ያ የምታፈሱትን ነገር ግን አለ አአንቱም ተخلقونه ام نحن الخالقون ሰው አድርጋችሁ የምትፈጥሩት እናንተ ናችሁ ወይስ እኔ ይላል ጌታችን አላህ። ማን ነው ሰው አድርጎ የሚሰራው? አባትህም አይሰራህም እናትህም አትሰራህም። አባት እንደሆነ ራሱን አርክቶ ራሱን አስደስቶ ብቻ ይነሳል አያውቅም። አይደለም አንተ ሊሰራህና ሊፈጥርህ አንተ መጸነስህን ራሱ የሚያውቀው ሚስቱ ስትነግረው ነው። አረገዝኩኝ ጸነስኩ ስትለው ብቻ ደስ ይለዋል። ከዘጠኝ ወር በኋላ ልጅን ይናፍቃል። ምንም የሚያውቀው ነገር የለም። ይሄ ማለት እናትህም ታውቃለች ትሰራሃለች ማለት አይደለም። እሷም አታውቅም። የምታውቀው በየጊዜው ይመጣ የነበረ ወሩን ጠብቆ ይከሰት የነበረው ኃይል የወር አበባ ሲቀር ሲቆም ጽንስ ጀመርኩ እንዴ ብላ ትጠራጠራለች። በዛ ምልክት ነው መጸነሷን የምታውቀው። አንዳንድ ጊዜም ቀኑ ስለሚዛባ ሸክ ውስጥ ትገባና ሐኪም ቤት ሄዳ ትመረመራለች። በሽንት ምርመራ ዶክተሩ ጽንስ ሆድሽ ውስጥ መኖሩ ተረጋግጧል ሲላት የዶክተሩን ቃል አምና ነው የምትቀበለው። የዛኔ ነው ለባለቤቷ ጸነስኩ ብላ የምትነግረው። ስለዚህ ማን ነው በሷ ማህፀን ውስጥ ይሄንን የሚሰራው? እኔ ጌታቸው አላህ ካልሆንኩኝ በስተቀር በዛ ማህፀን ውስጥ ይሄን 3 ኪሎ ግራም የሚመዝን ልጅ ማን ያዘጋጀው ከኔ ውጪ? አዎ አሁንም እኛ ነን ብላችሁ ከጠመማችሁ ታዲያ ለምንድን ነው መሃን የሚባል ነገር በዚህ ዓለም ላይ የተከሰተው? ሁሉም ሰው ለምን አይወልድም? እንግዲያውስ የእናንተ ሥራ ከሆነ ትዳር የመሰረተ ሁሉ ልጅ ማግኘት ነበረበት። ታዲያ ለምንድን ነው ልጅን የማያገኙት? የማያገኙ ሰዎችም አሉ። እና ጉዳዩን ወደ እኔ መልሱት አለ። ከዛም አንቀጹ ይቀጥልና ነህኑ ቀደርና በይነኩም ልመውት አለ። ደግሞም በመሐከላችሁ ሞትን ወስነናል አለ። እንድትኖሩ መፍጠር ብቻ አይደለም የወሰንኩላችሁን አጀል ምድራዊ ቆይታ ስትፈጽሙ እንድትሞቱም ማብሬ ወሰኛለሁ። ደግሞ እኮ ሞታችሁም አትቀሩም። ወማ ነህኑ ቢመስቡቂን እኛ የምንሸነፍ የሚያቅተንም አይደለንም አለ ጌታችን አላህ። ምን እንቀጥል? ምኑ ነው የማያቅተው ጌታችን የማይሸነፈው? ከዚህ ቀጠለና አላ አንበድለ አምሳለኩም ከፈለግን አምሳያችሁን ልንቀይር አለ። እናንተ ሞታችሁ ቀርታችሁ በእናንተው አምሳያ ሌላ ልፍጠር ብል አያቅተኝም። ወይንም ወኑንሺአኩም እናንተኑ እንደ አዲስ ብፈጥራችሁ ፊማ ላ ተዕለሙን በማታውቁት መልኩ እንደ አዲስ እንደገና ልፍጠራችሁ ብል ወይም አምሳያችሁን ልቀይረው ብል እኔን አይከብደኝም አያቅተኝም እቀሰቅሳችኋለሁ። ይሄን ሁሉ የማደርገው እኔው ጌታችሁ አላህ ነኝ አለ። ቀጠለናስ ولقد علمتم النشأة الأولى دقمم يمجم رأيت وانا فتاتر أوقات شوال لارا عندنا أباتات شوالهم كمدرافة المدقينيتهم وإما ننتك الناتات شو مهزن كذا فساش دكا ما وها مساراتات شونا أوقات شوالا فلولا تذكرون هذا تقصص بزي تمرتات توصنم دقم لك أسك كساش شون دمجل ይሄ የመጀመሪያው አፈጣጠር በራሱ ትምህርት አይሆናችሁም ወይ? ኋላ ዳግም ለመነሳታችሁ አለ። ይሄንን አስተማረ ጌታችን አላህ። ቀጠለና ሶስተኛው ላይ ምን አለ? አፈራአይቱም ማ ተህሩሱን አለ። መሬት ቆፍራችሁ የምትዘሩትን ነገር አወቃችሁ አለ። አዎ ትዘራላችሁ አይደል? የስንዴ ነው የእህል ነው የጤፍ ነው ይያላችሁ ጥቃቅን ነገሮችን እየበታተናችሁ መሬት ላይ ተደብቁታላችሁ ትዘሩታላችሁ ቁም ነገሩ ግን ጥያቄው አንቱም ተዘራኡነሁ አም ነህኑ ዛሪኡን እናንተ ናችሁ የምታበቅሉት ወይስ እኔ ነኝ አብቃዩ ይላል ማን ነው የሚያበቅለው ገበሬ ነው እንዳትሉ ገበሬ ከዘራ በኋላ እቤቱ ቁጭ ብሎ ወቅት ይጠብቃል እንጂ መቼ ያበቅለዋል የት ያቀና አሁን ወቅቱ እንትን ነው የመድረሻ ጊዜ ሆኖ ብሎ ከወራት በኋላ ገምቶ ሄዶ መጠባበቅ እንጂ ማን ነው መሬት ላይ ስርን እንዲይዝ በማድረግ ወደ ላይ የበቀለ እንዲያድግ የሚሰራው አፈር ውስጥ ይሄን ሂደት የሚያከናውን ማን ነው እኔ አይደለሁኝም ወይ አሁንም ተፈለኩ እኮ አለ ጌታችን አላህ ሲያስተምረን ቀጠለና ምን አለ ለው ነሻ በንሻ ኖሮ ለጀዓልናሁ ሁጣማ ስብርብር እናደርገው ነበር እዛው የተሰባበረ ፈበልቱም ተፈከሙ ባድናቆት ትገረሙ ነበር ምንም ታምን ዳመጣላችሁ እንሰባብረዋለን የደረቀ ስብርብር እናደርገውና እንዳይበቅል እናደርገዋለን ምን ታመጧታላችሁ ይልቁኑ ምን ትላላችሁ ኢና ለሙግረሙ ግራማ ውስጥ ገባን በእዳ ተያዘን ትላላችሁ በቃ አለቀልን እኛ በእዳ ተያዦች ነን በል ነህኑ መህሩሙን አረ ይልቁኑ እኛ እንደውም የተከለከልን ነን አላችሁ በእዳም ተያዥ ሆናችሁ እንደገና ከመጠቀምም ተከለከልን ትሉ ነበር አለ ስለዚህ እኔ መሆኔን እወቁ ይላል ቀጠለ ጌታችን አፈራአይቱም ልማ الذي تشربون የምትጠጡትን ውሃስ አያችሁ አለ ታይላንድ ኦአሲስ ይያላችሁ ዛሬ ስም እየቀያየራችሁ የምትጠጡት ውሃ ማን እንደሚሰራላችሁ ግን ታውቃላችሁ ላስቲኩን ፋብሪካ እንደሚሰራው ሳይሆን ውሃውን ስኬት እንደሆነ አስባችሁ ታውቃላችሁ ወይ የህይወታችሁ መሰረት የሆነው አንቱም አንዘልቱሙሁ ሚነል ሙዝን ከዳመና ላይ ያወረዳችሁ እናንተ ናችሁ ዳመናዎች ሲያረግዙ ዝናብን እንዲጥሉ መታደርጉት እናንተ ናችሁ አምናህኑል ሙንዚሉን ወይስ እኛ ነን አውራጆቹ ትንሽ እንኳን አትማሩም ወይ ያለ ነው ጌታችን አላህ እሱንም እኮ አለ ዝናቡን ለው ነሻኡ ጀዐልናሁ ኡጃጃ ብንሻ ኖሮ መርጋጋ እናረጋው ነበር ጫዋማ ማለት ነው ጫዋማ አድርገን እንዳትጠጡት እናረግ ነበር ምን ታመጣላችሁ የወረደው ዝናብ ሁሉ ወደ ጨው ተቀይሮ ማን ነበር የሚጠጣው ጫዋማ መርጋጋ ቢሆን ነው ይሄንን ኒዕማ ዝናቡን ውሃውን እንድትጠጡ ነበር ብቀይረው ኖሮ አለ فلولا تشكرون አዳታመሰግኑ ማለት الحمد لله رب العالمين ይሄን ሁሉ ማድረግ እየቻልኩኝ ለእናንተ ብዬ ግን ይሄን ሳደርግላችሁ فلولا تشكروا አታመሰግኑ ወይ ይሄን ጌታችሁን ማታመሰግኑት ምን አላችሁ ይያለ ነው ጌታችን አላህ اللهم لك الشكر كما ينبغي لجلال وجهك وعظيم سلطانك قتل ጌታችን قتلና አሁንም افرايتم النار التي تون እሺ መሬት ላይ የምትቀጣጥሉት እሳት አያችኋል የምታነዱትን እንጨት እሳት ታቀጣጥላላችሁ እሳት ታነዳላችሁ አይደል አዎ እናነዳለን እንግዲያውስ ካነደዳችሁ አንቱም አንሻእቱም ሸጀራተሃ ይሄ እንጨቱን ዛፎቿን እናንተ ናችሁ የፈጠራችሁት? ለማገዶ የሚሆነውን ዛፍ እናንተ ናችሁ ወይ የሰራችሁት? አም ነህኑ አልሙንሺኡን ወይስ እኛንን ፈጣሪዎቹ? ማን ነው ይህንን የሚያደርገው? እሱንም እኮ እኔ በመሰራላችሁ ነው የምታቀጣጥሉት። ኧረ ትምህርት ይሆናችሁ። አላማው ራሱ ምንድነው ካላችሁ፣ ነህኑ ጀዐልናሀ ተዝኪራ አንደኛ መገሰጫና ማስታወሻ አደረግናት ይላል። ለጀሃነም ማለት ነው። አላህ ይጠብቀን። ነገ ጀሃነም እሳት መኖሩን እሳትን ያዩ ሰዎች የዱንያው እሳት ሲያቀጣጥሉት ይሄን ያህል ካቃጠላቸው አጠገቡ እንዳይቀርቡ ካደረገ የአኺራው እሳት ምን ሊሆን ነው ብለው ትምህርት እንዲወስዱበት ነው። እንዲገሰጹበት መገሰጫ አረግን። ወመታዕል ልሙቅዊም በተጨማሪም ደግሞ ለመንገደኞች እንዲጠቃቀሙበት ነው። በእሳቱ እያቀጣጠሉ የሚበሉትን እያበሰሉ እንዲጠቀሙበት እግረ መንገድም አኺራንም እንዲያስታውሱ ነው በማለት ጌታችን አላህ አስተማረን። እና ወደ ሐዲሱ እንመለስና አሁን እዚህ ሐዲስ ላይ እንግዲህ እንደተነገረው ያ ኢባዲ ኩልኩም ጃኢዑና ሁላችሁም ረሃብተኞች ናችሁ። እውነት ነው። ማንም ሰው የራሱን ሪዝቅ አይችልም። አላህ ውሃ ራሳችሁን ቻሉ ቢል ከየት እናወርደዋለን? ሁላችሁም ረሃብተኛ ናችሁ። ኢላ መን አጥዓምቱሁ የመገብኩት ብቻ ሲቀር فاستطعموني يا ربي مغبن بلوين وطعمكم امغباتكم الله اني لين سيساعدكم يمشلو الى يا عبادي اراتنيا لاي من على جيتاچن باروچي هوي كلكم عارين كلاتكم يترقطاتو ناتشو على كناتاچن ما حصل سنوتا لمندنو لبسن ما نوتاو تالا كلاتكم يترقطاتو ناتشو مانم سو سيولد راقوتن نو ميوتاو መራቆታችሁ ነው እኮ ቂያማም ስትቀሰቀሱ እንደዛው ራቆታችሁ ነው የምትቀሰቀሱት እንደ ተወለዳችሁት። ስለዚህ የተራቆታችሁ የታረዛችሁ መሆናችሁን እወቁ። ኢላ መን ከሰውቱ እኔ ያለበስኩት ብቻ ሲቀር ስለዚህም ፈስተክሱኒ አልብሰን በሉኝ አክሱኩም አለብሳችኋለሁ አለ። ያው ዛሬ ልብስ አድርገን ምን ተጠቀምባቸው ሁሉ ከእንስሳት ቆዳ አይደል አብዛኛው የሚሰራው? እናም ለእናንተ ልብስ የሚሆነውን ሁሉ በጠቅላላ እኔ ነው ጠይቁኝ አለብሳችኋለሁ ብሎ ጌታችን አላህ እየነገረን ነው ማለት ነው። ያ ኢባዲ ባሮቼ ሆይ انكم تخطئون بالليل انتم بالليلتم تطفالاتو تساساتالاتو والنهار اندزيو بقن خطياتن تسرالاتو عند يتعززاچوتن بالمتغبر ሁለት يتكلكلاچوتن بمدافر خطياتن تفصمالاتو بقنم بالليلتم بالليلتم وانا اغفر الذنوب اني كن ونجلن ممرخوني سالا ጀሚዓ በጠቅላላ ሁሉንም ትንሹንም ትልቁንም የመመር ነኝ። እናንተ ቀንም ለሊትም እየተሳሳታችሁ እያጠፋችሁ ነው። እኔ ደግሞ በቀንም በሌሊትም ወደ እኔ ለሚመለሱት ማሃሪ ነኝና ፈስተግፊሩኒ ጌታችን ሆይ ማረን በሉኝ። ፈስተግፊሩኒ ማረኝ በሉኝ አግፊር ለኩ እምራችኋለሁ ይላል። ጌታችን አላህ ምህረትን ይወዳል። ስለዚህም ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳስተማሩን ኢነላሁ የብሱጡ የደሁ ቢልለይል ሊየቱበ ሙሲኡ ነሃር አላህ በሌሊት የራህመት እጁን ይዘረጋል። በቀን የተሳሳቱ ሰዎች በሌሊት ተነስተው ማረን ካሉ ይመራቸው። ወየብሱጡ የደሁ ቢልነሃር ይህንኑ የራህመት እጁን በቀንም ይዘረጋል። ሊየቱበ ሙሲኡ ለይል በሌሊት ሲሳሳቱ ያደሩትን ሁሉ ሊመራቸው። በቀንም በሌሊትም 24/7 ማለት ነው። hatta tatlu'a ash-shamsu min maghribiha ፀሐይ ከመጥለቂያዋ ከመዕራብ እስክትወጣ ድረስ ቂያማ እስኪቆም ማለት ነው። ስለዚህም አላህ ማረኝ በሉኝ እምራችኋለሁ ከኔ ረህመት ተስፋ ሳትቆርጡ ይያለ ነው ጌታችን ማሃሪ ነው። ያ ኢባዲ እናንተ ባሮቼ ሆይ انكم انانتكو على لن تبلغوا بفتو ما الدرسو ما على اي ساكا اللاتشو ضري انين ما قدات على انين ما قدات اصباتشو فتضروني لتقودوين اي ساكا اللاتشو اكمل اللاتشو ما علم لا يالاتشو بتسباسهم هاي لاتشو عند بيون لن تبلغوا ضري እኔን መጉዳትን አትደርሱም ፈተዱሩኒ ለትጎዱኝ ባስባችሁ በፍጹም እኔን መጉዳት አትችሉም በተቃራኒው ወለን ተብሉ አትችሉም አሁንም አትደርሱም ነፍዒ መጥቀም እኔን ልትጠቅሙኝ ፈተንፈዑኒ እኔን ትጠቅሙኝ ዘንድ አስባችሁ ልትጠቅሙኝም ብትሰባሰቡ እኔን መጥቀም አትችሉም አንነፍዑ ወደሩ ሚን አላህ ዐዘ ወጀል ጥቅምና ጉዳት ከማን ነው ከራሱ ከጌታችን አላህ ነው እኛ ለምጠቅመውም ሆነ ለነጎዳው አንችልም ይህንን ዓለም ጌታችን አላህ ያ ኢባዲ ባሮቼ ሆይ አሁንም እኔ ባሮቼ ሆይ ለው አን አወለኩም ወአኺረኩም የመጀመሪያዎቻችሁም የመጨረሻዎቻችሁም የመጀመሪያው ከአደም ሰው ጀምሮ የመጨረሻ ቂያማ እስከሚቆም ድረስ ያለው ሰው ሁሉ ተሰብስቦ ወኢንሰኩም ወጂንኩም ሰዎቻችሁም ጂኒዎቻችሁም ሁሉም በጠቅላላ ቢሰባሰቡና ካኑ ቢሆኑ አለ ምን ቢሆኑ አላ አትቃ ቀልብን አላህን ፈሪ ልብ ቢሆኑ رجل واحد ልክ እንደ አንድ ሰው ምንኩም ከመሐከላችሁ አላህን በጣም እንደሚፈራ ሰው ልብ ቢሆኑ አለ ምሳሌ ከተባለ ነብያችን አለይሂ ሰላቱ ሰላም ከአደም ዘመን አንስቶ ቂያማ እስከሚቆም ድረስ ያለው ሰው ሁሉ አጠቃላይ ሰውና ጂኒው በጠቅላላ ተሰብስቦ ለእያንዳንዱ ሰው የሳቸው አይነት ልብ ቢሰጠው ሁሉም ሰው ልክ እንደሳቸው ልብ አላህን ፈሪ ልብ ቢሆን አለ ማዛጀ አይጨምርም ነበር አለ ذلك ይህ እኔን መፍራታችሁ እንደሳቸው ልብ ሆናችሁ ሁላችሁም ሰውም ጅኒው እኔን መፍራታችሁ አይጨምርም ነበር في ملكي በንግስናዬ ላይ ሸይአ አንዳችም ነገር አይጨምርልኝም ማለት ጥቅሙ ለእናንተ ነው ሁላችሁም የሳቸው ልብ ተሰጥቷችሁ እኔን ብታመልኩኝ ጥቅም ለራሳችሁ እንጂ ለኔ የሚጠቅመኝ ነገር የለም ከንግስናዬ ላይ አንዳችም ነገር አይጨምርልኝም አለ በተቃራኒው አለ ያ ኢባዲ ባራያቸው ሆይ لو ان اولكم واخركم وانسكم وجنكم የመጀመሪያዎቹም የመጨረሻ አጠቃላይ ሰው ሁሉ ሰውና ጂኒውም በጠቅላላ ቢሰባሰቡ ከዛም كانوا بيሆኑ على افجر قلب አመጸኛ ከሃዲ ልብ ቢሆኑ رجل واحد منكم رجل واحد منكم ከናንተ ውስጥ እንደ አንዱ እንደ ፍርዓውን እንበል አጠቃላይ በኒ አደም እንደዚሁም ጂኒዎች የፍርዓውን አይነት ልብ ተሰጥቷቸው ሁሉም ፋጅር አመጸኛ ከሃዲ ልብ ቢሆኑና እኔን የሚገዛኝ አንድ ሰው እንኳን ባይኖር ማነቀሰ አይጎድልም ነበር ዛሊካ ይሄ አመጸኝነት ምን ሙልኪ ከኔ ንግስና ላይ ሸይአ አንዳችም ነገር አያጎድልም ማለት እሺ ላይክ እንደ ሰይጣን ከሸይጣንማ ፍርዓውን ይብሳልኮ ሸይጣን አንድ ጊዜ ዚያራ ገባ ይባላል ፍርዓውን ጋር እና ከደጅ ቆመና አንቋቋ ማን ነው አለው ፍርዓውን ከውስጥ ነው እኔ ኢብሊስ ነኝ አለው ግባ አለው ፈቀደለት ገባ አይ ፍርዓውን ትገርማለህ አለው እንዴት አለው እኔ እንኳን ያልደፈርኩት ነገር انا ربكم الاعلى طلقوا جيتاچو هني ነኝ ما علمت لكم من اله غيري كان ليلى املاك لاوقላችሁ ብለ ተናግራሃል ያንተ ድፍረት ከኔ ብሷል አለ እና ምን ችግር አለው ሲለው አንተ እውነተኛ ጌታ ከሆንክ ከደጅ እንኳን ሳንኳኳ እኔ መሆነን ለይተመቻው ወቃለ ገና እንኳን ሰው ያንኳኳም ሰው ሳጣውክ ከኔ ሌለ ጌታ የለም ብለ ተናግራለህ ወይ አለ እና መለላችሁ ፈልጌ ነው ፍርዓውን አላኩልህ ለላህ ከሸይጣንና ከሰው ክህደት ይጠብቀን ወደ ነጥቤ ለመልሳችሁ ቂሳ ነች ደሞ እነተኛ እንት ነው ብላችሁ እንዳልታወቁት እናም እኔ ዘንድ ካለው ንክስና አንዳችም ነገር አይቀንስብኝም ማለት ነው። ይቀጥላል ያ ኢባዲ ባሮቼ ሆይ አለ لو ان اولكم واخركم وانسكم وجنكم የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም አጋንንቶችም ብትሰባሰቡ قاموا في سعيد واحد فعند ሜዳ ላይ ቢቆሙ አለ አንድ ሜዳ ላይ ተሰብስባችሁ ከዛስ فسالوني እያንዳንዳቸው ቢጠይቁኝ አለ ቢጠይቁኝ እኔም فاعطيت ብሰጥ አለ ጌታችን አላህ كل واحد ለእያንዳንዱ ሰው ብሰጥ ምን مسالته يتيقوا ለእያንዳንዱ ሰው የጠየቀውን ብሰጥ አለ ቀዳውል ቀድር እኔ ብቻዬን ስምንቱን የጀነት በሮች ሰጠኝ አለ ውሰድ እንካ ሌላው ምን እንደዛው እንደዚህ በቃ አጠቃላይ ሁሉንም ሰፋ ሰፋ ያለ ቢጠይቅና ለሁሉም ብሰጠው የጠየቀውን ያክል ማነቀሰ አይቀንስም ነበር አለ ذلك ይህ ስጦታዬ አለ ለነሱ መስጠቴ አይቀንስም ነበር ሚማ ኢንዲ እኔ ዘንድ ካለው ሀብትና ንብረት አይቀንስም ነበር ኢላ ከማ ይንቁስ እንደሚቀንሰው ቢሆን እንጂ አለ ልክ እንትን እንደሚቀንሰው ምን አልሚኽያቱ መርፌ እንደሚቀንሰው ኢዛ ኡድኺለ በተገባ ጊዜ አልባህር ባህር ላይ ከተውት ሲያወጡት ከባህሩ ላይ የሚቀንሰውን ያክል ቢሆን እንጂ አለ ተመልከቱ ምሳሌ መርፌ በባህር ውስጥ ተነክሮ ሲወጣ ምን ያህል ውሃ ይቀንሳል ነው ረጥቦ ይወጣል እንጂ ምንም የሚቀንሰው ነገር የለም ለእያንዳንዳችሁ የምትፈልጉትን ብሰጣችሁ እኔ ዘንድ ካለው ምንም ነገር አይቀንስም ጌታችን አምላካችን አላህ ሁሉንም ሁን በማለት የሚያስገኝ ጌታ ነው ስለዚህም ለለመነኝ ሁሉ ብሰጥ የሚጎድል ነገር የለም الغني ونتنيا حطا من ينني نو ميلو سوره فاطر لا يوم الصلين قطر اسرارات يا ايها الناس انتم الفقراء الى الله ان انت سوچوي كلاتكم ود الله دهاوش ناتكم كجايوش ناتكم والله هو الغني الله بتشانو حطام براسه يتبقاك الحميد دغمو مسغون يونا جيتانا ويلا ስለዚህም መርፌ በባህር ውስጥ ገብቶ ሲወጣ የሚቀነሰውን ያህል እንጂ አይቀነሰም በማለት ባሮች የለመኑትን ሁሉ ቢሰጥ የማያልቅበት ጌታ መሆኑን ነገረ። ያ ኢባዲ ስለዚህም ባሮቼ ሆይ አለ መጨረሻ ላይ ኢነማ ሂየ አዕማሉኩም አለ ኢነማ እሷኮ አለ አዳቱ ሐስረነች ሂየ እሷኮ አዕማሉኩም ስራችሁ ነች احصيها لكم لان انت قطري ما سركباتو يقيام كان معناتنو قطري ما سركباتو سراچو سراچو نچ ثم كذام اوفيها مولچي ساتاچو الله من داون اياها يالچين وراسو يسراچوتن مولچي ساتاچو الله سالا غود لباچو معناتنو كذا بهالا فمن وجد خيرا ملكام نجرن ياغنيه الى بذي محل ملكامن ياغنيه سو فليحمد الله اللهن يمسكن الله برحمته بفضله يواللت ولتا بمهونو جيتاون الحمد لله يبن ومن وجد ياغنيه دم غير ذلك كزي وچ كهونا ياغنيو صفاسو نونا فلا يلومن انداي وقت الا نفسه نفسياون انجي ماننم انداي وكس التبدلن راسون يوكس براسو طفاتن اورو جيتاچن الله نجرن الله خاتيماچن يابجو حديثو رجمو حديث ينني مسلال من فوائد هذا الحديث كزي حديث يمنوصلو تمهرت مندمو تقميتاو كتبالا ከምናገኘው መካከል አንደኛው ኢስባቱል ቀውል ሊላሂ ዐዘ ወጀል ጌታችን አምላካችን አላህ የሚናገር ጌታ መሆኑን በዚህ ሐዲስ መሰረት እናውቃለን። አምላካችን አላህ ይናገራል ማለት ነው። ጌታችን መለኮታዊ ቃል አለው። እንደ ሰው ፍጥረታዊ ያልሆነ ከፍጡራን ጋር የማይመሳሰል በባህር ቀለሞች ቢጻፍ ሊያልቅ የማይችል መለኮታዊ ቃል ያለው ጌታ መሆኑን በዚህ ሐዲስ መሰረት ያ ኢባዲ ያሲያናገር ተምረናል ማለት ነው። ይሄ አንድ ነው። ሁለተኛስ ከሐዲሱ ምን ተማረን? ان الله تعالى قادر على الظلم لكنه حرمه على نفسه لكمال عدله አምላካችን አላህ ባሮቹን ልበደል ቢል መበደል የሚችል ጌታ እንደሆነ ተማርን። ነገር ግን ከፍትሃዊነቱ የተነሳ በራሱ ላይ እርም አደረገው ነው። እዚህ ላይ አሁን የአህባሽ እምነት ተከታዮች አላህ ዙልምን አይችልም ይላሉ። የፍልስፍና እምነት አራማጆች ማለት ነው። አላህ በደልን አይችልም ይላሉ። ምን ማለት ነው ትርጉሙ? አምላካችን አላህ እንዴት ነው በአይችልም የሚገለጸው? አይችልም የሚለው ቋንቋ ሲፈቱ ነቅስ ነው የሚባለው፣ የጉድለት ባህሪ ነው። አላህ ደግሞ ከጉድለት የጠራ ጌታ ነው። ስለዚህ ሲፋ ሰልቢያ የሆኑ ነገሮች፣ አሉታዊ ባህሪያቶች በጠቅላላ ከአላህ ላይ አላህ አይደለም ተብሎ ይገለጻል እንጂ አይችልም ተብሎ አይገለጽም። አንዳንድ ሰው እናንተን ለማሳሳት ጥያቄ ሊጠይቃችሁ ይችላል። አላህ መዋሸት ይችላል ወይ ተብላችሁ ብትጠየቁ ኡስተዓላላሁ አን ዛሊከ ዑሉዋን ከቢራ ምንድነው የናንተ መልስ? መዋሸት አይችልም አይደለም የሚባለው? አይችልም የሚባል ቋንቋ አላህ ዘንድ አይሰራም። ጌታችን አይዋሽም ነው ምንድነው? ጌታችን አይዋሽም። ለምንድነው አይዋሽም እንለው? መዋሸትን ስላልቻለ ወይም ስለቻለ ሳይሆን እውነተኝነት ባህሪው ስለሆነ። ውሸት ጉድለት ነው፣ የጉድለት ባህሪ አጠገቡ ስለማይደርስ። ጌታችን ፍጹም እውነተኛ ጌታ ስለሆነ አይዋሽም፣ እውነተኛ ነኝ ብለዋል ነው የምንለው። አይችልም አንልም። አይችልም የሚባል ነገር የለም። ዙልምንም ባሮቹን ልበደል ቢል ይችላል። ነገር ግን ለምንድነው አላህ ማይበደለው? ባህሪው አይደለም። ፍጹም ፍትሃዊነትም የሱ መገለጫ ነው እንደው። አንዳንድ ሰዎች አላህ ሁሉን ማድረግ ይችላል ወይ ብለው አሁንም ይጠይቋቸዋል። አዎ ሁሉን ማድረግ ይችላል፣ አምሳያውን መፍጠር ይችላል ወይ ይሏቸዋል። መስመር የጠፋባቸው ጠማሞች ራሳቸው ጠመው ሌላውንም ለማጥመም የራሱን አምሳያ መፍጠር ይችላል ወይ? ይሄንም ከአህባሽ መንደር የምታገኙት ነው። ከፍልስፍናው ዓለም የተነዛውን ሁሉ አባረው ይዙትና ያመጡታል። በመጀመሪያ ደረጃ አረፍተ ነገሩ ራሱ የተሰባበረ አረፍተ ነገር ነው። አላህ አምሳያውን መፍጠር ይችላል ወይ? በመጀመሪያ አላህ ፍጡር ነው እንዴ አምሳያውን የምንለው? አላህ እኮ ፈጣሪ ነው። መፍጠር የተፈጠረ ነገር ነው። እንዴት ፈጣሪ ፍጡርን ምን ማለት ነው አምሳያ ተብሎ የሚጠራው? ይሄ አይነት ነገሮች በሚመጣላችሁ ሰዓት እኛ የምንለው አላህ ይችላል የምንለው በምን ጉዳይ ላይ ነው? ሲፋ ሱቡትያ ላይ ነው። ለአላህ በሚጸድቁ ባህሪያቶች ላይ አላህ ሁሉን ቻይ ነው። መፍጠር ይችላል፣ መግደል ይችላል፣ ማስነሳት ይችላል፣ መስጠት ይችላል፣ መከልከል ይችላል። አዎ ሲፋ ሰልቢያ ላይ ደግሞ ከሱ ላይ የሚነሱ አሉታዊ ባህሪያቶች ላይ ደግሞ አላህ ይችላል አይችልም ሳይሆን ከመነሻውም አይደለም ነው የምንለው። ጌታችን አይተኛም። ለምን? ሊከማል ቀዩምየቲሂ ሁሉን ቻይነቱ ሳይሆን እንተ ሊከማል ቀዩምየቲሂ ፍጡራኑን አስተናባሪና ጠባቂ በመሆኑ። ጌታችን አይሞትም። ሊከማል ሐያቲሂ ፍጹም ሕያው ጌታ በመሆኑ ማለት ነው። ጌታችን አይደክምም። ሊከማል ቁድረቲሂ ችሎታው የተሟላ ጌታ በመሆኑ እንላለን። አይ ያልደከመው መድከም ስለማይችል ነው፣ ያልተኛው መተኛት ስለማይችል ነው የሚባለው ይሄ ሁሉ የፍልስፍና ውጤት ነው። በጉድለት ባህሪ አላህ አይችልም ሳይሆን የሚባለው አይደለም ተብሎ ነው የሚገለጸው። አላህ አይተኛም፣ የሚተኛ ጌታ አይደለም። አላህ አይበድልም፣ የሚበድል አምላክ አይደለም። ተግባባን ወንድም እህቶች? ገብቷችኋል? ስለዚህ ከሐዲሱ የተማርነው በደልን በራሴ ላይ እርም አደረግኩት ሲል አላህ ባሮቹን ልበድል ቢል ማድረግ የሚችል ጌታ ነው። ነገር ግን ፍጹም ፍትሃዊ ከመሆኑ የተነሳ በራሱ ላይ እርም አድርጎታል። ከሐዲሱ ይሄን ትምህርት ማግኘት ይቻላል። ሌላ ሶስተኛ ከሐዲሱ ምንድነው የምንማረው? ان الله عز وجل ان لله عز وجل ان يحرم على نفسه ما شاء አላህ በራሱ ላይ የሚፈልገውን እርም ማድረግ ይችላል። ማንም ህግ ሊያወጣለት አይችልም። እኔና እናንተ የምንመረው እሱ ባወጣልን ህግ ነው። ይሄ ሐራም ነው ይሄ ሐላል ነው የምንለው እሱ ግን በራሱ ላይ የሚፈልገው ነው ይሄንን በነፍሴ ላይ ሐራም አድርጌዋለሁ የሚለው እንጂ እኛ በአላህ ላይ ሐራም ማድረግ እንችላለን እንዴ? ማንም ሰው በአላህ ላይ ሐራም ሊያደርግ አይችልም። በሰማይም በምድር ያለው ሁሉ ያአላህ ነው። ስለዚህ አላህ ዙልምን ሐራም አደረኩ አለ፣ ራህመትን ደግሞ ጻፍኩኝ ግዳጅ አደረኩኝ አለ። كتب على نفسه الرحمة ብሏል። አላህ በራሱ ላይ ራህመትን ጻፈ አለ። እኛ አይደለንም ግዳጅ የምናደርግበት ወይም ይሄኛውን ደግሞ ሐራም የምናደርግበት። ስለዚህም በዚህ መልክ ነው የምንሄደው። ሌላው ከሐዲሱ أن الله تعالى حرم الظلم بيننا ጌታችን አምላካችን አላህ ዙልምን ወይም በደልን በመሐከላችን እርም አድርጎታል። ስለዚህም ሐራም ነው መበዳደል፣ ማንንም ማንን ሊበድል አይገባም። ይሄንን እንማራለን። ነብያችን ሰለላሁ ዐለይሂ ወሰለም ወላ ተዛለሙ ብለው ወላ ተበዳደሉ ብለውናል። ስለዚህም በሐዲሱም ላይ ፈላ ተዛለሙ ስለሚል መበዳደል ክልክል ነው። ሌላ አሁንም ከዚህ ሐዲስ የምንማረው ትምህርት أن الهداية بيد الله عز وجل هداية በጌታችን በአላህ ዘንድ ብቻ ያለ ነው። አላህ ያልመረው በራሱ ኃይል ሊመራ አይችልም። አላህ የመረው እሱ ነው የሚመራው። ስለዚህም ሂዳያን ከማን ነው መፈለግ ያለብን? فاستهدوني سيل ከጌታችን ከአላህ ብቻ ለምፈልግ ይገባል። ፍጡር ሂዳያን ሊሰጠን አይችልም። إنك لا تهدي من أحببت እንዳለው أنت የፈለከውን ሰው ልታቀናው አትችልም ብሏል። ልቡ ላይ እውነትን ማስቀመጥ ሂዳያን ማስቀመጥ የኔ ስልጣን ብቻ ነው። ወላኪን አላህ يهدي ኢንሻ ነገር ግን አላህ የሚሻውን ይመራል ባለው መሰረት እርሱ ነው የሚመራው ነው የምንለው። ይሄንንም ትምህርት አግኝተናል። እንደዚሁም ሲሳይ ሰጭም አላህ ነው፣ ከጌታችን ውጪ የሚረዝቅ የለም። ስለዚህ ሲሳያችንን አላህ ላይ በመወከል አላህ ላይ በመመካት ከሱ መፈለግ እንዳለብን ሐዲስ አስተምሮናል። ልብስም እንደዚሁ ጌታችን ነው የሚያለብሰን ካልሆነ የተራቆተነን። እንደዚሁም ሁሌ እናጠፋለን። ኩሉ በኒ አደም ኸጣኡን ተብሏል። የአደም ልጆች ሁሉ ተሳሳቾች ናቸው። ወኸይሩል ኸጣኢን አተዋቡን ከተሳሳቾቹ በላጭ ግን ስህተታቸውን ቶሎ ተውበት አድርገው በነሳሃ የሚመለሱ ናቸው ስለተባለ አላህ በቀንም በሌሊትም የሚመርጌታ ስለሆነ ወደ ምህረቱ በተውበት መቻኮል ይጠበቅብናል። ሌላው አላህ ከፍጡራኑ የተብቃቃ ጌታ መሆኑ ልንጠቅመውም ልንጎዳውም እንደማንች። ስለዚህም አላህ ኃይሉ የተሟላ ከፍጡራኑ የተብቃቃ ጌታ ነው። በተጨማሪ ተቅዋ አላህን መፍራት የሚባለው ነገር ቦታው ልብ እንደሆነም አግኝተናል። እዚህ ቦታ ላይ ክህደትና አላህን መፍራት መቀመጫ ቦታቸው ልብ ነው። ስለዚህም በልብ ምሳሌ ሲሰጥ ነበር። በልብ ምሳሌ ከተሰጠ ቦታቸው ልብ ነው መሰረቱ የሚለውን በዛው ተማርን ማለት ነው ከሐዲሱ። በተጨማሪም የአላህን መብቃቃት ፍጡራኑ የፈለጉትን ያህል ቢሰጡት ፍጡራኑ የፈለጉትን ያህል ቢለምኑት ለመኑት ሁሉ እንደፈለጉ ቢሰጣቸው እሱ ዘንድ የሚጎድል ነገር እንደሌለ ከዚህ አንፃር አላህ የተብቃቃ ጌታ መሆኑን እንረዳለን ማለት ነው። እናም አላህ በሐዲሱ መሰረት ሰምተው ከሚጠቀሙ ባሮች ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه إن شاء الله عز وجل نقومنا بعد سليت إياك يالله عندما نهضج ما طيقت تشلال الله تفضلوا مايك فريد